በፊቱ ሞገስን ያገኘ ያገኘ እረ እንደኔ ማን ማናለ ማናለ እጅግ አብዝቶ አብዝቶ ተነቀቅልኛል የሳያቋርጥ ስለኔ ያስባል እጅግ አብዝቶ አብዝቶ ተነቀቅልኛል የሳያቋርጥ ስለኔ ያስባል ባይኒ አይቻለው ማዳኑ ማዳኑ በጠባቧ ሰዓት መድረሱ መድረሱ በቁጣው ምድር ናሞላዋል በኃይል ባንድ ላይ ናት ስለኔ ሰማያትን ዝቃርጎ ወረደ በቁጣው ምድር ናሞላዋል በኃይል ባንድ ላይ ናት ስለኔ ሰማያትን ዝቃርጎ ወረደ አልፈራ አልፈራ ውድዬ ከኔ ጋር አለና አለና በብርሃኑ ብርሃን አሻቅቤ አያለው ከክብር ተራራ ማልጄ ደርሳለው በብርሃኑ ብርሃን አሻቅቤ አያለው ከክብር ተራራ ማልጄ ደርሳለው ወደደ በርሱም ዘንድ ተማምኖ ሚኖር የሚጋርደው ከትከሻው መሃል ያሳድረው አቤት እግዚአብሔር አምላኩ የሆነለት ሰው ምስጉን ነው ምስጉን ነው የተመሰገነ አቤት እግዚአብሔር አምላኩ የሆነለት ሰው ምስጉን ነው ምስጉን ነው የተመሰገነ ለተላ ሳርፈና At the back I always hold him. And at the back I always hold him. At the back I always hold him. Nyaya reggae. At the back I. At the back I always hold him. And at the back I always hold him. At the back I always hold him. Nyaya reggae. Miss Ghana, Zimbabwe. Amanue, Kenya, Katrinser, Tepicona, Pesuriati, Kaletelat, Sarifona. Let the big out is on him, and let the big out is on him, let the big out is on him. Naya, let the big out is on him. And at the back out is on him. At the back out is on him. Nyaya reggae.